ማስረጃዎች ቀውሉ ተዓላ ይሄን የአላህን ቃል ደረደሩ ሸፉ ታሰሩ። አንድ ጊዜ ዑመር ምንድን ነበር ያሉት? እዝቦታ ላይ ለግመሎችና የተለያየ በሽታ ምናምን ነገር አለ የሰዎችን ወባ ምን ጣዑን ገብቷል እዛ አካባቢ ላይ እንዴት ነው ምናምን ነገር ስሏቸው፣ አሃ መሄድ አለብን ከዛ አካባቢም አንሄዳለን እንዴ ቀደር አይደል እንዳሏቸው፣ ነፊሩ ሚን ቀደር ኢላ ሻ ቀደር ኢላ ከአላህ ቀደር ወላ አላህ ቀደር ነው የምንሄደው፣ እዛም ብንሄድ ያው ቀደር ነው አሉ። ሄደው ያመጣሉ የሚባል ነገር ተጽፏል። በቃ ችግር የለም ሚን ቀደር ኢላ ኢላ ቀደር ኢላ ምን ሌባውንም ደግሞ ምን ነበር ያሉት? ሰረቀና እኔ የሰረቅኩት ጌታ ሽቶብኝ ነው ቀደር ነው አላቸው። እኛም የምንቆርጥህ ራሱ ቀደር ነው አላቸው። ثم ذكر الشيخ من ادله القران ثم ذكر الشيخ شيخ من تناገሩ من ادله القران القران የተለያዩ መረጃዎችን አቅርበዋል ስለ ቀደር ቀውሉ ተዓላ ይሄን የአላህን ቃል ፈጥረውታል። አለም ተዓለም አታውቅም ነን አን አላህ ያዕለሙ አላህ እንደሚያውቅ አታውቅም ነን ማክስተማ በሰማያት ያለን ሁሉ ወልአርድ በመድረን ያለን እነዛሊከ ይህ ፊኪታብ መጽሐፉ ላይ ሰፍሯል። እነዛሊከ ይህን ሁሉ በመጽሐፍ ላይ ማስፈር ደግሞ አላህ የሲር ለአላህ እጅግ ቀላሉ ነው። አለም ተዓለም አታውቅም ነን የሚለው አልስቲፋሙ ለተፍሪ አልስቲፋሙ ጥያቄው እስቲፋም ማለት ጥያቄ ማለት ነው። ጥያቄው ለተፍሪ ነገሩን በጣም ለማስረጽና ለማረጋገጫ የመጣ ነው። አለም ተዓለም አታውቅም ነን ታውቃለህ አታውቅም ነን ታውቃለህ ምክንያቱም ለም ኔጌቲቭ ናት አ መጠየቂያ ናት። ኔጌቲቭ ሲደመር መጠየቂያ ምን ጊዜ ምንድነው የሚሆነው? ፖዘቲቭ ነው እጥራር ነው የሚመጣው። ዓለም ነሽራህ ለከፈደረ ዓለም ነሽራህ ለከፈደረ ደረሰን ክፍት አላደረግንም ለህም ነ አንተ መሐመድ አድርገናል ማለት ነው። ዓለም ተራ ከይፈ ፈዓለ ረቡ ለአስሐብ الفيل በዝሆኖቹ ባለቤቶች ላይ አላህ ያደረሰውን ነገር አታውቅም ነን ታውቃለህ ታሪኩ ደርሷል። አታውቅም ነን ታውቃለህ ይቅራር አለበት። አታውቅም ነን ብሎ ጥያቄው በጥያቄ ብቻ የሚቀመጥ አይደለም። ይሄ እውቀት ፍለጋ ነው። እስቲፋሙ ይሄ እስቲፋመን ይቅራርኝ ነው የሚባለው። ዓለም ተዓለም አታውቅም ነን ታውቃለህ አን አላህ አላህ ያዕለሙ እንደሚያውቅ አታውቅም ነን ታውቃለህ ማስተማ በሰማያት ያለን ወለአርድ በምድር ያለ እነዛሊከ ይህ ፊ ኪታብ መጽሐፉ ላይ ሰፍሯል። እነዛሊክ በመጽሐፍ ላይ ማስፈር ደግሞ አላህ የሲር ለአላህ እጅግ ቀላል ነው። ዓለም ተዓለም የሚለው አልስቲፋሙ ጥያቄው ለተፍሪር ለማረጋገጫ ነው። አይቀድ አልንተ ማለትም በእርግጥ አውቀሃል ያ መሐመድ አንተ መሐመድ በእርግጥ አውቀሃል ወተቀንተ በእርግጥ አውቀሃል ወተቀንተ በየቂን አውቀሃል ሙሉ በሙሉ አውቀሃል አላወቀውም ነን አውቀሃል እያለ ነው። አንላህ አላህ ያዕለም እንደሚያውቅ ማስተማ በሰማያት ያለን ሁሉ ወልአርድ በመድር ያለን ሁሉ እንደሚያውቅ አታውቅም ነን ታውቃለህ ምንና ምን ሲደም ምንና ምን አንድ ላይ ሲመጡ ነው እንደዚህ እስቲፋ ምን ይቀራልኝ ይሆን አልኳት። መጠየቂያ ፊደልና ምን ኔጌቲቭ ለን ያለው እኮ ኔጌቲቭ ነው። ሲደመር ለን ኔጌቲቭ ኔጌቲቭና እስቲፋም ይያስባላል ሁለቱ ባንድ ላይ እስቲፋ ምን ይቀራልኝ ይባላል። አንላህ አላህ ያዕለም ያውቃል ማስተማ ይወላድ በመድር በሰማያት ያለን ያውቃል ፊሂ እዚህ አገላለጽ ውስጥ ኢሃጣቱ ዒልሚ ጌታችን ያከበበ መሆኑ የጌታችን ዕውቀት ያከበበ መሆኑ ነግሮናል። ቢልዓለም ዑልውይ የላይኛውንም ዓለም ወልዓለም ስፍልይ የታችኛውንም ዓለም እንደሚያውቅ እየነገረ ነው አላህ። በሰማያት ያለን በምድር ያለን ሲል ሁሉንም አውቀዋለሁ ማለት ነው። ከላይም ከታችም ያለውን አካቦ እንደሚያውቅ እየገለጸልን ነው አላህ። ፊህ ኢሃጣቱ ዒልሚ የጌታችን ዕውቀት ያከበበ መሆኑ ቢልዓለም ዑልውይ የላይኛውንም ዓለም ወልዓለም ስፍልይ የታችኛውንም ዓለም እንደሚያውቅ እየነገረ ነው አላህ። ወሃዲህ ይህች መርተበቱ ዒልም የእውቀት ደረጃ ናት። እነዛሊ ይህ አይለዲ ፊስሰማኢ ወልአርድ በምድር በሰማያት ያለ ሁሉ ሚን መዕሉማቲ ከሱ እውቀት ውስጥ መሆኑ ፊኪታብ መጽሐፉ ላይ ሰፍሯል ይህስ ማለት ነው አይመክቱቡን ተጽፎ ተቀምጧል እንደሁ አላህ ዘንድ ሲኡምል ኪታብ ዋናው መጽሐፍ ዘንድ ማለት ነው በታላቁ መጽሐፍ ዘንድ ተጽፎ ተቀምጧል። አይ መክቱቡን ተጽፏል እንደው እሱ ዘንድ ነው ማለት ወደ ላይ ነው ያለው ማለት ነው። አላሁ فوق عرشه ወላሁ في المحفوظ فوق السماوات ነው አይደል ያለው ወደ ላይ ነው ያለው ነው አለ መክቱቡ እንደው እሱ ዘንድ ነው ያለው ሲኡም الكتاب وهذه مرتبه الكتاب ይህ ደግሞ ጽሁፍ የሚለውን ነገር አረጋግጠናል። ከኋላ አለም ተዓለም አን አላህ ያዕለሙ ማ ፊ ሰማዋቲ ወል አርድ ይህ ምን እናያሳይ? መርተበተል ዒልም አላህ ሁሉን ነገር እንደሚያውቅ እነ ذلك في كتاب ያለው ደግሞ ሁሉን ነገር መጽሐፉን ሁለት ነገር አገኘን ማለት ከቁርአን ያለው ዋዲ መርተበተል ኪታባን ይሄ መጽሐፍ የምንለው ነው። እነ ذلك على الله يسير ان ذلك ይህ ደግሞ على الله يسير ለአላህ በጣም ቀላል ነው። አይ አነ ኢሃቶተ ዒልም ጌታችን ሙሉ በሙሉ አጠቃሎ ማውቁ ዲማሲስ ሰማይ ወላድ በመድር በሰማያት ያለን ሁሉ ማውቁ ወኪታበቱ መጽሐፉ የሲሩን አለይ ለሱ በጣም ቀላል ነው። ወሻሂዱ ምን አያት አልከሪማ አሁን ከቀራናት አንቀጽ የምንረዳው የምናገኘው ነጥብ አንነፊሃ ኢትባተ ዒልሚላ እዚች አንቀጽ ኢትባተ ዒልሚላ የአላህን ዕውቀት አረጋግጠናል። ቢልአሻ ለነገራቶች ያለውን ዕውቀት ወኪታበቲያ ሁሉንም እንደጻፈው ፊልሁል መህፉዝ ጥብቁ ሰሌዳ ነው። ሶስት ማለት ነው። ወሃዳ እንግዲህ ይህ ነው ማተበሉመነቱ ደረጃ ጥላ የመጀመሪያው ደረጃ አጥፋያገቱ እስካሁን የቀራነው ነው ማለት ነው። እና ከዚህ ከተሰሙ ነገን በሰላምን ከግላቸው ሲከተሉ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አስር ሰዓት በኋላ ብለቀለመራ